ማስረጃ እያቀረቡለት ይታያሉ። ረሱል ባለፈው ሸሪዓ ሊሆን ይችላል። ለምሳሌ ነቢዩላህ ሙሳ ዓለይሂ ሰላም ብንመለከት ለሳቸው ተውራት ወርዶላቸዋል። ወንድማቸው ሃሩን እንደሳቸው ረሱል ናቸው፣ እንዳውም በቁርአን ውስጥ ተጠቅሰዋል። መዓዛሊከ ግን ለሃሩን የብቻ መመሪያ አልወረደላቸውም። ለሙሳ በወረደው በተውራት ነበር አብረው ያን ሁሉ ትግል ሲያደርጉ የነበረው ማለት ነው። ስለዚህ ሙሳም ሃሩንም ረሱል ይባላሉ። ይህንም በተመለከተ ስናየው ረሱል ማለት አዲስ የራሱ ሸሪአ ቢመጣለትም ወይንም ከሱ በስተፊት ያሉትን ነብያቶች ወይንም በጊዜው ያሉትን ነብያቶች መመሪያ ተቀብሎ የሚያስተላልፍና የሚያስተምር ከሆነ ለኩፋሮችም ሆነ ላማኞች ረሱል ተብሎ ይጠራል ነው። فقد كان يوسف على ملة إبراهيم وداود وسليمان كانا على شريعة التوراة وكلهم رسول. نبي الله يوسف عليه الصلاة والسلام ينبي الله إبراهيم المسمر تكتلوا نبر يميقوازوت يمياستمروت عدس مسحاف الورد الله تشوم بقرآن لا يلتتركم نقرقن رسول تبلو تترتوال. እንደዚሁም ነቢዩላህ ዳውድ፣ ነቢዩላህ ሱለይማን አዲስ መጽሐፍ መውረዱን በቁርአን ላይ አልተጠቀሰም። ነገር ግን በሙሳ መዝሃብ በተውራት ላይ መሆናቸውን የሚያመላክት በቁርአን ላይ ተገልጿል። ስለዚህ ቃለ ተዓላ ይህም በተመለከተ ወለቀድ ጃአኩም ዩሱፍ ሚን ቀብሉ ቢልበይናት ፈማ ዚልቱም ፊ ሸኪም ሚማ ጃአኩም ቢህ ወለቀድ ጃአኩም ዩሱፍ ነቢዩላህ ዩሱፍ ዓለይሂ ሰላም መጥቷላችሁ ነበር፣ ወደ እናንተ ተልኮ ነበር። ለበኒ እስራኤል ሚን ቀብሉ ከዚህ በስተፊት ማስረጃዎችን በመያዝ ወደ እናንተ መጥቶ ነበር። ፈማዚልቱም ፊ ሸክ ሚማ ጃአኩም ቢህ ነገር ግን እሱ ይዞ ለመጣው መመሪያ እናንተ በጥርጣሬ በክርክር ላይ በመሆን ወደ ኋላ አላላችሁም ነበር፣ በዚያው ባህሪያችሁ ላይ ነበር ያላችሁት። ሐታ ኢዛ ሃለከ ቁልቱም ነቢዩላህ ዩሱፍም ያለፉ ጊዜና ከዚህ ዓለም አላህ ሲወስዳቸው ቁልቱም ለን የብዓተ ላሁ ሚን ባዕድህ ረሱላ ከሱ በኋላ እንግዲህ ፍጹም ረሱል አይላክም እያላችሁ ስትዝቱና ስትከራከሩም ነበር ሲል አላህ ከዩሱፍ በኋላ ረሱል እንደተላከ አስቀምጧል። ነቢዩላህ ዩሱፍም በይናቶችን ማስረጃዎችን ከእሳቸው በስተፊት ካሉት ይዘው ያስተምሩ እንደነበረ ቁርአኑ በደንብ አርጎ ያስረዳናል ነው። ጠይብ ወቃለ ተዓላ አላህ ደግሞ አሁንም በሌላ አንቀጽ ላይ ሲናገር ኢና አውሐይና ኢለይክ እኛ ወደ አንተ አስተላልፈናል መመሪያን ይላቸው ለነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ከማ አውሐይና ኢላ ኑህ ወነቢይነ ሚን ባዕድህ ወደ ነቢዩላህ ኑህና ከሳቸውም በኋላ ወዳሉ ነቢያቶች በሙሉ ወሕይን አስተላልፈናል ሰጥተናል። ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሓቀ ወያዕቁብ ወልአስባጢ ወዒሳ ወአዩበ ወዩኑሰ ወሃሩን ወሱለይማን ወአተይና ዳውድ ዘቡራ አላህ እነዚህን ሁሉ ሩሱሎች ከጠቀሰና ከዘረዘረ በኋላ ለነዚህ ሁሉ ወህይና ራእይ እንደተላከላቸው በግልጽ አስቀምጧል ማለት ነው። እና ይህ ወህይ አላህ አንዳንድ ጊዜ ሩሱል ብሎ ይጠራቸዋል፣ አንዳንድ ጊዜ ነብይ ብሎ ይጠራቸዋል። ወሩሱለን ቀድ ቀሶስናሁም ዐለይከ ሚን ቀብል እንደዚሁም ወደ ሩሱሎች አስተላልፈናል ያንን ወህይ ማለት ነው። ለነሱ አውርደንላቸዋል። ቀድ ቀሶስናሁም ዐለይከ ባንተ ላይ ታሪካቸውን የገለጽንልህ። ወሩሱለን ለም ነቅሱስሁም ዐለይክ ወከለመ አላሁ ሙሳ ተክሊማ የሩሱሎችን ታሪክ የብዙዎቹን ተርከናል፣ ከፊሉን ደግሞ አልተረክንም ብሎ አላህ አስቀምጦ ሙሳን ግን አላህ ሱብሓነሁ ወተዓላ መርጦ እንዳናገራቸው በዚህ በቁርአኑ ላይ ሱረቱ ኒሳ አስቀምጧል ማለት ነው። ስለዚህ ይሄ የሚያስይዘው ምንድነው? ሩሱል ካለፉት ነብያቶችም ያለ መመሪያ ይዞ የሚያስተምር ከሆነ ለነሱ እንደወረደ ያሳያል። እነ ኢስሐቅ እነ ያዕቆብ እነ አስባጦች የሚባሉት ሁሉ እነዚህ ለብቻቸው መጽሐፍ መውረዱ ቁርአን ላይ አልገለጸም። ነገር ግን ወደ እነሱ ማስተማመል እንደወረዳቸውና ማስተማርም እንደነበረባቸው በግልጽ አስቀምጧል። ስለዚህ ለሱ ብቻ የወረደለት ማለትና ከዚህ ተንስቶ መደምደም አይቻልም ነው። ረሱል ማለት የራሱ መመሪያ ሊኖረው ይችላል፣ ካለፈውም ተቀብሎ የሚያስተምር ሊሆን ይችላል ይላሉ። ነቢይ አንዳንድ ጊዜ የረሱልን ትርጉሞም ይዞ ይመጣል። እንደዚሁም በተቀራኒው يقول المولى عز وجل وما أرسلنا من قبلك من رسول ولا نبي كانت بس تفيت ما أننا هنا رسول من هنا نبي ألاكنم إلا إذا تمنى ألقى الشيطان في أمنيته إلا إذا تمنى يعني ببزي تمنى ما تزيبو تالي من بام مالتنو يا نبي بأمة تلاي سيانب ሲያስተምር የወረደለትን ነገር ሲያስተላልፍ አልቀ ሸይጣኑ ፊ ኡምንየቲሂ ሰይጣን በሱ ምንባብ ውስጥና ቂራአት ውስጥ የራሱን አባባል ይጥልበታል። ሰይጣን እዛ ውስጥ የተመሳሳይ የሆኑ ነገሮችን ለህዝቦቹ እንዲመለሳሰልባቸውና እንዳይቀበሉ ተሽውሽና መሰናክል ይሆናል ይላል አላህ ሱብሃነሁ ወተዓላ። في امنيته مالت في قراءته مالت نو بميامن بساعات لاندام لو كسووش ان اداماجوش سيطان يهون النسو نبسما ماتشو النسو يميكبروت النقر سينا قري سمالو لكن الله سبحانه وتعالى يهن نقر مطفون اندم يابسونا اندم يسرزو فينسخ الله الى القتلو آيات لاي يعني اندقمو نبياتو چان ببوتن اندم ياسكمتو قرآن آسايتو المالت نو አሁን እዚህ ቦታ ላይ ወማ አርሰልና ሚን ቀብሊከ ሚን ረሱል ወላ ነብይ ሁሉንም አካቶ ይዛል ማለት ነው። ይጥለቁ አለ ነብይ አንሁ ረሱል ነብይ ረሱል ተብሎ አንዳንድ ጊዜ ይጠራል ነው። فذكر الله عز وجل انه يرسل النبي والرسول رسولنم ይልከዋል ነብይንም ይልከዋል ነብይም ተላኪ ነው ማለት ነው። ረሱል ነው ስሙ ነብይም ቢሆን ረሱል ተብሎም ይጠራል ነው። ለምን አላህ አርሰለ ረጃ ስለገለጸው وبيان ذلك የዚህ ደግሞ ማብራሪያውና መግለጫው ان الله تعالى الله سبحانه وتعالى ነብይን ሙእሚኖችን እንዲጣራ በሚያዝበት ሰዓት فهو مرسل من الله اليهم ያ የተላከው ሰውና የተመረጠው ሰው ወደነዛ ሰዎች የተላከ መሆኑ ግልጽ ስለሆነ ነው። لكن هذا الإرسال مقيد وأما الإرسال المطلق فهو بإرسال الرسل إلى عامة الخلق من الكفار والمؤمنين مرسل ما يمبالو ودا كفار وچم ودا أمان وچم ودا ليل وچم يتلاكنا ويلالو أهون انجديه زيبو وتالي رسول النبيين لما ለየት ያክል የተወከሉ ይሄን ብሎ ማለት ለኩፋሮችም ለአማኞችም ለሙናፊቆችም በአጠቃላይ እንዲያስተምር የወረደለት ለሱ ቢሆንም ከሱ በስተፊት የነበረን መመሪያ ይዞም ቢሆን በአጠቃላይ ሊያስተምር የተላከ ረሱል ተብሎ ይጠራል ነው የሚለው። ነብይ ማለት ደግሞ ይሄ አይደለም፣ ለአማኞች የተላከ ነው። ሰዎቹ በአላህ መመሪያ አምጸው እነሱን እነዛን የካዱትን ሰዎች እንዲያናግርና ከነሱ ጋር ክርክር እንዲገጥም አይደለም፣ እነሱ ሊጣራ አይደለም የተላከው። እሱ የተላከው አማኞችን ብቻ ትክክለኛው መስመር እንዲከተሉና መስመር እንዳይለቁ ብጅታን ለማስወገድና መስመሩን ለማጽዳዳት የተላከ ነው እያሉ ነው። እንግዲህ እዚህ ቦታ ላይ በዚህ መልኩ ያስቀመጠው ማለት ነው። ሌላ ቦታ ነብይ ብሎ ማለት ለራሱ የተላከ ወደሱ ወህይ የመጣለት ولكنه لم يؤمر بالتبليغ አድርስ ተብሎ ያልታዘዘ ነው ይላሉ። አንዳንድ ኪታብ ላይ ይሄን ታገኛላችሁ፣ እንዲያደርስ ግዴታ ያልተደረገበት ነው። ለራሱ ከአላህ ሱብሃነሁ ወተዓላ ወህይ ይመጣለታል፣ ይቀበላል፣ ይረዳል። ሌሎችን የማስተማር ሐላፍትና ግን አልተሰጠውም፣ ግዴታ አልተደረገበትም። ይሄ ነብይ ይባላል ይላሉ። ረሱል ማለት ደግሞ ለራሱም ታዞ ሌሎችንም እንዲያስተምር የታዘዘ ነው ብለው የሚያስቀምጡ አሉ። ይህን ግን ብዙዎቹ አይቀበሉትም፣ አይመቻቸውም። ለምን ሲሉ እንኳን ነብይ ከአላህ ሱብሃነሁ ወተዓላ ዘንድ ወህይ ወርዶለት መመሪያ ወርዶለት ሰዎችን ማስተማር ሐላፍትና የለውም ማለት የተራው አማኝ ዑለማ ዳዒ ራሱ ግዴታው አይደለም ወይ ማስተማር? እንዴት ነብይ ማለት ወህይ መጥቶለት ማስተማር ሐላፍትና ያልተሰጠው ነው ይባላል? በማለት አባባሉን አዳክመውታል። አላኩል ያህል ግን መጽሐፎች ላይ ወይንም ካስተማሪዎች ላይ ልሰሙት ትችላላችሁ ብዬ ነው። ስለዚህ የሃይነቱ ዥንብርና የሚያማታ አባባልና አመለካከት ረሱልና ነብይ ጋር ስላለ ነው። ሌሎችም ብዙ አባባሎች አሉ። አህሰኑ ማቂለ ዑለማዎች ካስተላለፉት ከተናገሩት ግን ይሻላል ብለው ማዩፋ ዋፊቁል ኪታብ ወሱና ሁለቱም ግዴታ አለባቸው የማስተማር የማስተላለፍ። ነገር ግን ልዩነታቸው መንስኤው ላይ ሲላኩ ረሱል የሚባለው ቀጥታ ኩፋሮች ላይ ሙሽሪኮች ላይ ከማ ኡርሲለ ነብዩ ሰለላሁ ዐለይሂ ወሰለም ኢላ ሙሽሪኪ መከተ ወከማ ኡርሲለ ዩሱፍ ዐለይሂ ሰላም ኢላ ኩፋሪ አህሊ ምስር ወከማ ኡርሲለ ሙሳ ኢላ ፊርዐውን። እንግዲህ እንደዚህ ያሉት ቀጥታ ወደ ኩፋር የተላኩት ከዛ በኋላ አማኞችንም ተቀብለው ቢሆን የማንካክባከቡ ኃላፊነት አለባቸው። ነገር ግን ቀጥታ አላህ ሱብሃነሁ ወተዓላ ሲልካቸው ሰዎች መስመርን ለቀው በአጠቃላይ ወደ ጥልመትና ጨለማ የገቡትን ሰዎች ለማስተካከል ሲሆን ረሱል ተብሎ ይጠራል ይላሉ። ነብይስ ሲላክ ኡማ ውስጥ ሙእሚኖች አሉ፣ አማኞች አሉ። ነገር ግን ብዙ የተሳሳቱ መስመሮች፣ አዳዲስ ፈጠራዎች፣ የተለያዩ ነገሮች ሊኖሩ ይችላሉ። ወደዛ የተላከው ነብይ ተብሎ ይጠራል። ነገር ግን ይሄ ማለት ኩፋሮችን አያናግርም፣ ዳዕዋ አያደርግም ማለት አይደለም። አሁንም እዚህ ላይ ልብ የምትሉት ነብይ ለኩፋሮች የተላከ ሳይሆን ለአማኞች ነው ማለት ሐላፍትናው አማኞች ላይ ብቻ ያጠረ ነው ማለት አይደለም። ለምን አማኞች ሲላክ የተላከባቸው ኡማዎች አማኞች ነበሩ ማለት ነው። ውስጣቸው ሲወጣ አማኞች ነበሩ ያሉት። ነገር ግን ከዛ በኋላ እነሱን ማስተማር መስመር ሌሎችንም ሆነ ኩፋሮችና ሙናፊቆችን የማስተማር ሐላፍትና ያለበት የሆነ ሰው ነው ነብይ ተብሎ የሚጠራው ነው። ግልጽ ይመስለኛል ኢንሻአላህ። طيب እንግዲህ ረሱልና ነብይ ትርጉሙ ምንድነው? በመካከላቸው ያለው ልዩነት ምን ይመስላል የሚለውን ሁለተኛው ነው። ሁለተኛውን ነጥብ እዚህ ላይ እናጠናቅቃለን። ወደ ሶስተኛው ነጥብ እንገባለን ኢንሻአላህ። ከይፊየቱል ኢማኒ ቢርሩሱል። ብዙዎቻችን ከኛውን ጀምርና በሩሱሎች እናምናለን እንላለን። ለምን? لأنه من الأركان الإيماني الخمسة ከአምስቱ የኢማን አርካኖች ውስጥ አንዱ ስለሆነ ግዴታ ነው። በሩሱሎች ማመን ግዴታ ነው። በዚህ ያላመነ ሰው ኢማኑ አይስተካከልም። በሩሱሎች ያላመነ ሰው በመጽሐፍም አያምንማ። መጽሐፎቹን መውረዳቸው የተነገርነው እኮ በሩሱሎች አማካኝ ነው። በመላእክቶችም አያምንም። ለምን? ሩሱሎች ናቸው መላእክት መኖሩን ያስተማሩን። በአላህም አያምንም በፈጣሪ። ለምን? ሩሱሎች ስለሆኑ አሁንም ፈጣሪ መኖሩን ያስተማሩ ማለት ነው። ማለት ትልቅ ሩክኑን ዐዚም በጣም ከባድና ትልቅ የሆነ ሩክን። ኢማንስ ምንድን ነው? በምን መልኩ ነው? በምኑ? ወይስ ራሱን የቻለ መስመርና አካሄድ አለው? ይሄ ሁላችንም ልብ ልንለውና ልናስታውለው ይገባል። ለምን? አብዛኛው ዓለማችን ትክክለኛውን መስመር ለቆ ሙስሊሙ ጅምብር ውስጥ ገብቶ ነቢዩን ሰለላሁ ዐለይሂ ወሰለም የነቢዩን ኡማ ብቻ ብንመለከት እንወዳለን ነቢዩን እያለ እያደገደገ እየጮኸ የተለያየ ስራ እየሰራ የነቢዩ ተከታይ ነኝ እያለ ነው አውሮፓና ሌላ ሀገሮች ዓለምን ሙስሊሙን ሀገር ክፍልፍልፍልፍል አድርገው መንደር መንደር ላይ ጉልቻ የመሳሰሉ ነገስታቶችን አስቀምጠው ሙስሊሞችን ብትትን አድርገው ኋላ ቀር ያደረጉበት አንዱ ዋናው መስመር ይሄ ነበር። ለምን ነብዩ ሰለላሁ ዐለይሂ ወሰለም የሚከተሏቸው ከይፊያውን አያቁም ነበር፣ ውዴታ ይመስላቸው ነበር መከተል። ነብዩ መውደድ፣ ለነብዩ ማጨብጨብ፣ ለነብዩ ማረድ፣ ለነብዩ የተለያየ ነገር ሰውየው ይሄ ነበር የመሰላቸው። ተሰባስቦ ሲዘክር ሲጮህ ምን ሲል ማደር ነበር። ስለዚህ በጣም የሚገርማችሁ ቅኝ ግዛት በተሰማራበት ጊዜ ወደ ሻም አካባቢ፣ ዛሬ ሶሪያ ወደሚባለው አካባቢ ላይ ታላላቅ የዓለም መሪዎች በነበሩበት ሰዓት ላይ ቅኝ ግዛት ገብቶ እዛ አገራቸው አገሩን እየቆጣጠ ህዝቡ እየተጨረሰ እያለቀ በየመስጊዱ የነቢ ወዳጆች ነን የሚሉና ተከታይ ነን የሚሉ በመውሊድና በቢዳ ያበዱ ሰዎች መስጊድ ውስጥ ተሰባስበው ቅኝ ግዛት ለነሱ የሚያርዱት የሚበሉት እየተሰጠላቸው የሾዎቹ ከራማ እየተባለ ካፊሩ ሁላ አደገደገላቸው፣ ነጩም ጥቁሩም ለነሱ አደገደገ እየተባለ ራሳቸውን አላማውን የነቢዩን ሰለላሁ ዐለይሂ ወሰለም ሱና ለቀው አገሪቱን ለሌላ ያስረከቡበት ጊዜ ታሪክ አለ። በደንብ አድርጋችሁ እንዴት ነው እስቲዕማር ቅኝ ግዛት ሊመጣ የቻለው የሚል ማሊክ ኢብኑ ነቢ የሚባል የአልጄሪያ ሰው መግሪብ የሚባለው ማለት ነው የጻፈው መጽሐፍ አለ። በጣም ይገርማችኋል፣ ስታውት ይዘገንናል። አንዳንድ ጊዜ ህዝቡ በመስጊድ ተሰባስቦ ፈረንሳይ መታርዳላቸው አርደው ብሉ ጠጡ መውሊድ አውጡ ተብሎ ሌላውን ግን ሙሉ በሙሉ ከስልጣን ከላይ እስከታች ተቆጣጥረው አገሩን በእጃቸው አድርገው እነዛ ግን የነቢ ወዳጅ እያሉ መስጊድ ለመስጊድ ይሮጡ ነበር። ይሄ መስሏቸው ነበር በነቢ ማመን። ኖ ነቢዩ ሰለላሁ ዐለይሂ ወሰለም ይህ አልነበረም ሱናቸው። ወከዛሊከ አስሓቡሁ ሌሊት ካኑ ዙሃደን ዑባዳ፣ ሌሊት ዛሂዶች ነበሩ፣ ባሪያዎች ነበሩ፣ ቃኢመን ሌይል ነበሩ። ወላኪነሁም ፉርሳኑ ነሃር፣ ቀን ላይ ግን ፈረሰኞች ጀግናዎች ነበሩ። የሌሊቱ ጥምጣም ቀን ይወድቅ ነበር፣ የሌሊቱ ጋቢ ቀን ይወድቅ ነበር። የቀን ፉርሳኖች ነብሮች ነበሩ። ለዚህ ነው ለዓለም ይሄን ብርሃን በቀላሉ አስተላልፈው ለሰው ልጆች ንጽህ የሆነ መስመርን ሊያስተላልፉ የቻሉት። ስለዚህ በረሱል ማመን ማለት እኔ በእኔ ደርስ ብቻ ሳይሆን በሌሎችም ደርሶች ደግመን ደጋግመን በደንብ ልናውቀው ይገባል። በአጭር አገላለጥ ቀላል ነው። ረሱልን ሰለላሁ ዐለይሂ ወሰለም መከተል ወይም ነብያቶችን በነብያቶች ማመን ማለት የመጡበትን መስመር መከተል ማለት ነው። ሌላ ትርጉም የለውም። ግን ብዙዎቻችን እንከስራለን፣ እንወድቃለን። አላህም እኮ ቁል ኢንኩንቱም ቱሂቡነላሃ ፈተቢዑኒ፣ ረሱልን ሰለላሁ ዐለይሂ ወሰለም አይደለም ሀታ አላህ ሱብሓነሁ ወተዓላን እንኳ እንወዳለን ብንል መከተል ያለብን ረሱልን ነው። አላህን እንኳን እንወዳለን ብንል ረሱልን አይደለም የምንወደው፣ አላህን እንኳን እንወዳለን ብንል የአላህን ውዴታ የምንገልጸው ረሱልን ሰለላሁ ዐለይሂ ወሰለም ስንከተል ነው። ፈከይፈ ቢሑብ ረሱል፣ ረሱልንማ እንወዳለን ካልን እንዴት አድርጎ ሌላ እየሰራን ያልሰሩትን እየሰራን እንሳቸው ያልሰሩትን መመሪያ አድርገን ይዘን እንዴት አድርገን የወደድናቸው ምኑ ላይ ነው? በጣም ያሳዝናል። ስለዚህ ከይፊየቱል ኢማኒ ቢሩሱል፣ በሩሱሎች ማመን ከይፊያውና ሁናቴው ሊጤንበትና ትኩረት ሊሰጠው ይገባል ነው። ዋናው ኢዕቲቃድ ማ አኽበረላሁ ቢሂ አንሁም፣ አላህ ሱብሓነሁ ወተዓላ በቁርአን ላይ ስለ እነሱ የተናገረውን ነገር ኢዕቲቃድ ማመን ነው። ነብዩም ሰለላሁ ዐለይሂ ወሰለም በሐዲሳቸው ስለ ሩሱሎች ዝናና ታሪክ ያስተላለፉትን እጅማለን ወተፍሲላ በጥቅሉም ሆነ በዝርዝር መቀበልና ኢዕቲቃድ ማመን ነው። በሩሱሎች ማመን ማለት ይሄን ይመለከታል። አንዱ አተስዲቁ ልጃዚም ቁርጠኝነት የሆነ እምነት بأن الله تعالى بعث في كل أمة رسولا ليان داندو أمة رسول لكوال لمن يدعوهم إلى عبادة الله وحده لا شريك له الله سبحانه وتعالى اندي عملكو بچا هلتنيا والكفر بما يعبد من دون الله ከአላህ ውጭ ያለን አምላክ እንዲከፍሩበትና እንዲክዱት አናውቅህም እንዲሉ ማለት ነው። ላ ينفع ولا يضر አይጠቅምም አይጎዳም ብለው አላህ Subhanahu Wa Ta'ala እንዲመለክ ብቻ አድርገው እንዲጣሩ ለእያንዳንዱ উম্মা አላህ Subhanahu Wa Ta'ala መርጦ ልኳቸዋል ብለን ማመንና መቀበል ነው። قال تعالى ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت اسك مكنياتو ياسكمطال ولقد بعثنا في كل أمة لياندند أمة لياندند حبرتسب ملائكتنيا لكنلاچوال من نبر ملائكتو يزوت يمتوت انغبوت يمتوت تعزاز من نبر أن اعبدوا الله الله سبحانه وتعالى بكى املكوا بمالتنا واجتنبوا الطاغوت طاغوتاتن راقواچو نفغواچو اناقمبلواچو طاغوت كل ما يعبد من دون الله كاللهون چمنا ملكو يتقمال بلن وسطاچن يميامنبت وينم يغودانال بلن قطبون ابدالون اوتارون منامن منلاچو لا چليو منو ይጎዳሉ ብለነ ውስጣችን የምናስባቸውን ቆሻሻዎች ሁሉ ነጅተኒቡሁም ልንርቃቸው ይሄ ነው። አላህን ብቻ እናመልከ ከሆነ ጣዖታቶችን መካድ ግድ ያስፈልገናል ማለት ነው። ሁለቱ ባንድ ሊሄዱ አይችሉም። ለዚህ ነው አላህ Subhanahu Wa Ta'ala በአላህ እመኑ ካለ በኋላ ይሄንን ዝም ብሎ ያልፈውም ወላ ቱሽሪኩ ቢሂ ሸይአ ኢላ አምናችሁም በሱ አታጋሩ አምኖ ማጋራት አለህ። ዓለማችን ስንት አለ በሽርክያት በስቲጋሳ ካላህ ውጭ አለ ቀብር ውስጥ ያለን የሚጣራ ዛፍን የሚያመልክ እንጨትን የሚያመልክ አውቆም ሆነ ሳያቅ ተሳስቶ አማላጅ የሚባልን ስም ሰጥቶ ቢሆን ምንም ነገር ሰጥቷቸው የተለያዩ ነገሮችን ውስጥ እኮ የሚያመልክ ብዙ ሰው አለ። ጨፌን የሚፈራ ሰው እኮ አለ የሚገርም ያጋጠመን ጨፌ ጨፊ ማለት ዚህ ወአከባቢ ባንድ የሚበቅል ሰዎች የሚፈሩት ተከብሮ የሚኖር የማይታጨድ ጨፊ አለ። ለምን እዚህ አከባቢ ቁጥባለ ያስፈራል ጅናለ ምናምን ይመታናል። እንደዚህ ያሉ ነገሮች ሁሉ ያጋጥማሉ። እና አላህ Subhanahu Wa Ta'ala በአላህ ማመን ወይንም ሩሱሎች የተላኩበት ነጥብ ባጭሩ አስቀምጦልናል። አኒ ዕቡዱላህ ወጅተኒቡ ጣጉት وبأنهم جميعهم صادقون نبياتوچ ሁሉም እነተን ተናጋሪ ባሩን መልካም ሰሪ ራሺዱን ቀጥተኛዎችና ኪራሙን በረራ መልካም ሰሪና ክብር የሆኑ አጥቂያ ኡመና አላህ ጋ አላህን ፈሪ የሆኑ ታማኝ የሆኑ ሁዳተ ሙህተዱን መሪና የሚመሩ የሆኑ ናቸው ብሎ አላህ Subhanahu Wa Ta'ala ባህሪያቸውን በሰፊ ገልጿል። قال تعالى هذا ما وعد الرحمن وصدق المرسلون يوم القيامة يه يا الله سبحانه وتعالى قال كده نو قال يغباو يهن نو وزي المرسلوچ ودنا انت يلاكوت اونت تناغروال بلو اونت انياتاچون اسكمطوال سلازي رسلوچ ينغرونن ما صح عن النبي صلى الله عليه وسلم زاري بتام اسفر يهونه ነጭ ኪታብ አንቀበልም የሚሉ ሰዎች ያጋጥሟቸዋል። ያ ነጭ ኪታብ ግን فيه احاديث من النبي صلى الله عليه وسلم صحيح البخاري صحيح مسلم صحيح موطأ صحيح الترمذي النزيه ألم يتقبل أشوا حديثه يعلب كتاب بنا كتاب صفالة نتقبل مين لمن هيدا لم نجي زي ما تقول تلاقي سوى توصل سوىش ناشو لمن ينبي صلى الله عليه وسلم رسول النت سيام نبت انديت نو ميتامنو يميلون على قباتشوم برسول ما من مالت يزي متوتن صلى الله عليه وسلم كتب على أبيت لبيك بلن لنكبلو نبار نجر جن بنك تصافة بك أي تصافة نزينو بلن حادثات شون سان نكبل رسول النود على مالت مني مسلال بتأم أي جنانيم وقال تعالى الله سبحانه وتعالى بعد أن ذكر طائفة كبيرة من الأنبياء والرسول ينبيات وشننا يرسول وشن تاريخ بسفيو كقلت أن كتناقر وقال ومن أبائل كابات وشاتشوم كتولود وشاتشوم كوندم وشاتشوم واجتبيناهم وهديناهم إلى صراط مستقيم النسون مرت أننا أنك باكبا ودتك كلن يوم مسمر أملاك تناتشوال ذلك هدى الله يه يا الله سبحانه وتعالى من مريانو يهدي به من يشاء من عباده كباروكم الله سبحانه وتعالى يفلقوني مرابتال ياك أنا أبتال سيل قرآن والقواس كم طوال مالتنا للاو برسلوش ما من سنر كيفياو هلاتشوم على الحق المبين تككلن يا قلس بهنا مسمر لاي مهناتشون ما من النام قبلنا إمام بالرسول سيبال رسولو تشيزوت يمتوت نغر كله غلص يهونا اونت نو يما شاما يما ياكراكر والهدي المستبين جاءوا بالبينات من ربهم الى اقوامهم كفطارياچو زند يزوت يمتو غلص يهونا ماسرجا مسمر لهزبو درس قال تعالى حكايه عن اهل الجنه يجنه سوتين ابابال لنيا سينغرننا سيتكسلن لقد جاءت رسل ربنا بالحق ينسوا يجنك قبو بهالا الله بقرآن لا يستواوك أنن الزهدين على ينقر أنن يجنة سقا سياغنو كزا يبلت اتشلفت اتف درب هنا جنة سياغنو اتمني لالو نعم لقد جاءت رسل ربنا يجتاكين رسلوش متو النبر بالحق بأونتو بزيه كون اقرأو النبار أستمرو النبار يالو جنة استيزان قزيم سايكرين اقرالو وقال تعالى لقد أرسلنا رسولنا بالبينات ما سرجان بميازل كانت شوال وأنزلنا معهم الكتاب والميزان اندزيهم مصحافننا فتهن أوردن الله شوال لمن ليقوم الناس بالقسط يسول جوش بفتهننا بتككلن يا ممريا اندي مرونا لكومو للاو برسولوش سمونم لنام يميقباب بالنتب يرسولوش تري مولو بمولو عندنا عندنا تبلا ما منو يمجم مريات تري عجو مالتنو شريع عجو لله يلال قرقين مسا توحيد الله الله سبحانه وتعالى عند درقن عندنا وكونا عندنا ملكو بيتشا نبر قال تعالى وما أرسلنا من قبلك من رسول إلا نوحي إليه ما أننم رسول كانت بستفيت لكنم ودسو كالله سبحانه وتعالى إلا لا إله إلا أنا فعبدون ما أننم بهونة يمين ملك أملاك إلم فعبدوني أنيم بيتشا ملكي بمالت يمياستمرو بيهونو انجيلان سلازيه رسالة اتشو يتلاكو بالنقر عندنا تبنو هلا اتشوهم وانو مسمر توحيد ما استمرنو يسولي جوتشن فطورن كماملك خزيه كجد لما فتارين ودا ماملك موتاتنا ما استواوك يهين ببرسرا اتشو مالتنو شريعو يتلاكي ليهوني شلال لمن الله سبحانه وتعالى بيقزيو يمياوردو هقنا يسولي جوش من مريا كان ما يناسب في كل زمان ومكان ለአካባቢያቸው ለህዝባቸው ለቦታውና ለጊዜው የሚመች አድርጎ ነው ለሁሉም ሸሪዓውን ያወረደው። ስለዚህ ሊኩልን ጀዐልና ሚንኩም ሽርዓተን ወሚንሃጃ፣ ከእናንተ ለሁላችሁም ሽርዓተን ወሚንሃጃ ድንጋጌዎችንና የተለያዩ መስመሮችን መንሃጆችን ሰጥቻችኋለሁ ይላል። ይሄ ህግጋት ነው፣ የሰው ልጅ መመሪያ። ለምሳሌ የእኛ ህግ በነቢዩላህ አደም ዓለይሂ ሰላም በእሳቸው ጊዜ ቢሆን አይሄድም ነበር። ለምን? እህትን ወንድ ልጅ እህቱን ማግባት ክልክል ነው። የዛን ጊዜ የአደም ልጆች እህትና ወንድም አይጋቡም የሚል ህግ ቢኖር የእኛ ህግ እዛ ቢሆን ለዛ ይሆን ነበር? ለዛን ጊዜ ያገለግል ነበር? አይቻልም። ለምን? ሌላ የለም አማራጭ። እነሱ ሲያልቁ አለቀ ነበር። የመፈጠራችን ምክንያት አላህ የምድር ኸሊፋ ምትክ አድርጌን የፈጠርኳችሁ ብሏል። ያ ዋና ሚስጥሩ አላህ ሱብሃነሁ ወተዓላ አደምን የፈጠረበት ምክንያት። ስለዚህ የዛን ጊዜ ያለው ሸሪአ ደግሞ ዛሬ አይሆንም። በነቢዩላህ አደም ጊዜ ወንድምና እህት ይጋቡ ነበር፣ ታላቅና ታናሽ ይጋቡ ነበር። ዛሬ በነቢዩ ሰለላሁ ዐለይሂ ወሰለም ወይ በነቢዩላህ ሙሳ አሁን ባለነው ጊዜ ቢባል ችግሩ ተንስቷል፣ አይሄድም ነበር። ስለዚህ የአላህ ሱብሃነሁ ወተዓላ ሸሪአ መተዳደሪያና ደንብ ህግ የሰው ልጆች በነበሩበት ጊዜ ሊለውጡትና የተሻለ ነገር ሊያመጡ ፍጹም የማይችሉት የሆነ ህግ ነው ብለን ማመን ግዴታ ነው። በነቢዩላህ አደም ጊዜ የነበረው ህግ የፈለገ ሊቃውንት የፈለገ ሳይንስ የፈለገ ህግ የተሻለ ፍጹም ሊያመጣ አይችልም ነበር። ወከዛሊከ ፊ ዘመን ኑህ ወኢብራሂም ወሙሳ ወዒሳ ወዩሱፍ ወያዕቁብ ወነቢይና ሙሐመድን ሰለላሁ ዐለይሂ ወሰለም። የነዚህ ሁሉ ነቢያቶች ህግ በጊዜው የነበሩ ዑለማዎችና ወይንም ህግ አውጭ እንደሚባለው ዛሬ እናውጣ ቢሉ ከዛ የተሻለ ማይችሉት ሁሉ ማለት ነው። ዛሬ ዓለማት ተሰብስበው በአንድ ሆነው ከቁርአን የተሻለ ህግ ለሰው ልጆች መመሪያ የሰው ልጆች ነጻነትና ፍትህ ሁለቱን አቀናብሮ የሚሄድ እናወጣለን ቢሉ ቁርአኑን ራሱ ከዛ ውስጥ ሰርቀው በሌላ ቃል ጽፈው ያመጡት እንደሆነ እንጂ ፍጹም ሌላ ነገር ሊያመጡም አይችሉም፣ የማያደርጉትም። ወሃዛ ሁወ ኢማኑና ቢላህ ወቢ ረሱሊሂ ሰለላሁ ዐለይሂ ወሰለም። ስለዚህ አላህ ሱብሃነሁ ወተዓላ ለእያንዳንዱ ኡማ ለእያንዳንዱ ህዝብ የሚመቸውን ለጊዜውና ለቦታው የሚሄድ የሆነን ህግ የተለያየ አድርጎ ሰጥቷል። ላኪን አልአሳስ ዋናው መሰረትና ዋናው ነጥብ አተውሂድ አደዕወቱ ቢተውሂድ ኢለ ተውሂድ ወደ ተውሂድ መጣራትና አላህን ፍጡሮችን በፈጣሪ ማስተዋወቅ የሚባለው ነጥብ ግን ከአደም ጀምሮ አለይሂ ወዓላ አቢና አደም አለይሂ ሰላቱ ወሰላም የተለየ አልነበረም። ኑህም ኢብራሂምም ሁሉም ጥሪያቸው እዚ ላይ አንድ ነበር ማለት ነው። እንደዚሁም በነቢያቶች ከምናምንባቸው ነጥቦች ውስጥ ሁሉም ነቢያት አላህ ሱብሃነሁ ወተዓላ የሰጣቸውን መላእክት ሳያስተላልፉ አልሄዱም ከዚህ ዓለም። ሁሉም ነቢይ አድርስ የተባለውን ካደረሱ በኋላ ነው የሄዱ ብለን ማመንም እንደዚሁ ግዴታ ይሆናል። በለጉ ጀሚአ መርሲሉ ቢሂ አላ የተባሉትን ሁሉንም ቢሆን አድርሰዋል ብለን ማመንም ግዴታ ይሆናል። فقامت بذلك الحجة على الخلق بفطروش لاي بباري اوش لاي ماس رجع بزي مكنيات درسو الله چوال مكنيات الله چوم لمن رسول وش عدرس يتبالوتن بمولو سلا در رسو مالتنو رسول وش على در رسو تسايزا اللي يالتناك گروت اللي بلن كتترات ترن آهونم برسول وش بته كلالا مننم لمن الله اندا در رسو سلا تناك گره. قال تعالى ليعلم أن قد أبلغوا رسالات ربهم يجتاجوا ملاكت برقت يادرسوا مهناتشون لأوكنوا الله سبحانه وتعالى وأحاط بما لديهم النسو قال لونم ملوب مليم يوك مهونننا وأحصى كل شيء عددا ياندان دوان نقر بكتر الله سبحانه وتعالى إحصاء إلو تالزاري باربنيا وانجليزي نعمل دوها لوكم بإحصاء بتككل أرقو ياسكم متئي هنا جيتانو يميوكي هنا جيتانو الله سبحانه وتعالى لياندان دو نبيين داستلال في ستاون بمولو يمي درساتشون بمولو بكتر إحصاء درقو يميوكي هنا جيتانو يهنن لذهن إلى سورة الجن لي الله سبحانه وتعالى سلزه سنناقر سلا رسول وشمالتنا جنقار ينبرات شون قنونيونت يجنن تاريك كي هنا تاريك نيجنو تاريك سورة الجنن بدن بارقات شو يا ياتشو تنائي تمارات شو كالات شو اندي تارق قود رسول عليه الصلاة والسلام نسيبين مبالو اتشو لكو كشام كبابي لاليت رسول صلى الله عليه وسلم متو عدامتو إنا سمعنا قرآنا عجبا أسدناكي هنا القرآن سمان يهدي إلى الرشد فآمنا به ولن نشرك بربنا أحدا نيالو أسقر رامي قرومي هنا نقر سمتنا الزاري آمننا البيت أجين فتصن كهم بحالا نقر رامي يالو بزو تاريكو أجين إنا يالاكيون رسول عليه الصلاة والسلام قا ينبرا أجون قويتان نهيدت الله سبحانه وتعالى بقرآن لا يقلص ولمن ليعلم أن قد أبلغ رسالات ربهم يتاكوا أدرسوا على الشون الله سبحانه وتعالى أنديو كلال الله يوقع لكم كل شيء أنيا جنوش الله سبحانه وتعالى رسولوش نورا جنم سلالاكاتشو إلى الثقلين الإنس والجن تلكوال إهن قاودة جن إهن تارك الله سبحانه وتعالى يتكسبت مكناتو إهن إلال سلازيه رسولوچ ወደ ተላኩት ነገር ለሰውም ሆነ ለጅን አድርሱ የተባሉትን በግልጽ አድርሰዋል ብለን ማመን ግዴታ ይሆናል ነው السيدة عائشة رضي الله عنها وارضاها رسول عليه الصلاة والسلام بيدبቁ ኖሮ መናገር ባይፈልጉ ኖሮ ቁርአን ውስጥ በጣም ብዙ ወቀሳዎች ነበሩ ትላለች رسول الله من ناقر يمياس فرا كالله زند متو مادرس قدية تاهونو بالنبرا يسوش سوش لاي سواتشو يمي فلقو ناقروش بزو نبرا ناقر قل رسول عليه الصلاة والسلام كالله زند يمتون عند سايقر آل سوال عسك امتوان لازينو زاري كشعاوش قار تلقو تقلات الناس تلقو ካህለ ሱና ጋር ያለው ግርግር ምናባናቀው እንችላለን ይሄን ቁርአናችንን ያ ሁሉ ሱሃባ 120 ሺህ ሱሃባ ረሱል አለይሂ ሰላቱ ወሰለም ጋር የነበረው ተቀብሎ ታቢዒዮች ከዛም ሰለፎች ያመጡትን ሸዓዎች ጎደሎ ነው መመሪያቹ ጎደሎ ነው ሱረቱ ፋጢማ የሚባል አለ ሱረቱ አሊ የሚባል አለ ሱረቱል ውላያ የሚባል ምዕራፍ አለ ብለው ደብቀው ሌላ قرآن يازو سوى جالو يشعوى يشقر لفت تهار جالو سكاون يهن هلو كفل زمن لزينو لمن يراسا اتشوك قرآن كزيك قرآن ويش عدل بلو سلم يامن ايهودو اتشوكو يامنو ايهودو اتش كزيك سلاسا جوز ويش ليلا قرآن هل بلو عينا قرون فلسم يهن ننسر زالن اندل زالن لنبرا تساك الله اتشو كريستيانو اتشم ليلو اتشم شعوى اتشقن ايه قرآن قدلو نبلو ميامنو ناتشو سكاون እና የሸዓዎች ግርግር እስካሁን ብዙ ሰው የማያውቀውና ትልቅ ተንኮል ያለው እዚህ ላይ ነው አላህ Subhanahu Wa Ta'ala ረሱሉን አድርሱ ብሏቸው ደርሶ ሷሃቦች ጽፈው በነብዩ ሰለላሁ ዐለይሂ ወሰለም ዘመን በተለያዩ ቦታ ተጽፏል ከዛ አቡበክር ሲዲቅ ረዲየላሁ ዐንሁ ሰብስበው አንዳስቀምጣዋል ከዛ ዑስማን ኢብኑ አፋን ደግሞ በሰፊው ሷሃቦችና ታቢዒዮችን ሰብስበው ቁርአንን በደንብ አጣርተው የሚያማታ አዲስ ገቢዎችና አዲስ ያዩ ሰዎች የተሳሳተ ምንባብ ያነበቡትን ሁሉ አጥፍተው ሙሉ የሆነን ቁርአን ሳይሽረፍ ሳይዘረስ ሳይሰረስ ሳይደለዝ الله سبحانه وتعالى ان ينطبقوا لن اندالو كله بمليونات سوچ تافزونا بسيتو بوندو بامرو تافزو بصحو بتا سايون تطبقوا يمطالن قران غدلو نو يميلو سوچ ناتيون يسوچ انا لذي نو سيدة عائشة رضي الله عنها بيدبق نورو ما استلالف باينورو نورو تالالق نغروچ كو نبرو عبس وتولى ان جاءه الاعمى تمام اول سلامطاه نو اندي فيتهن متاچفغغو ايالكو الله رسول عليه الصلاه والسلام يوقساچو نبر عبس مالت متچفغغ فيتون ماكو ماتر على ما سايت نبر ይሄንን ባህሪ እንዴት ይሄን ታደርጋለህ ይያለ ያንዳንዱ የተወቀሱባት ነጥብ አስቀምጣዋል። ስለዚህ ነብያቶች ሰዋኡን ካነ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ሌሎችም ነብያቶች ቢሆኑ ከየታቸው ዘንድ የመጣላቸው በሙሉ አስተላልፈዋል። ለምን እንደው የሚጠቅመን ይሄ ምናልባት እዚህ ላይ ለምን ትኩረት አደረክ ልትሉ ትችላላችሁ። ብዙ ችግር የሚፈጠረው በዚህ ስለሆነ ነው። የሰው ልጆች ነብያቶች ያመጡትን ሙሉውን መመሪያ ተተው ረሱሎች ልክ እንደተዋስመስለው ሌላ ሸሪዓና ሌላ ነገር ሲጨምሩ ስለሚታዩ ነው። በሌላ አባባል ቢዳ የሚባለው ነገር የሚመጣው ከዚህ ነው። ረሱሎች ለሰው ልጆች መመሪያ የሆነውን አላህ Subhanahu Wa Ta'ala ያገለግላል ይጠቅማል ሙሉ ነው። አለው ማአክመልቱ ለኩm ዲነኩም ወአትመምቱ አለይኩም ኒዕመቲ ورديت لكم الاسلام دينا تفرمبتال አራት ነጥብ አቁቷል። ሙሉ ነው ብሎ የመጣውን ረሱሎች አስተላልፈው ሲያበቁ ሙሉ በሙሉ ዲናችን ሙሉ ነው ሁሉንም አስተላልፈውታል ብለን ካላመን ብዙ ነገሮችን ባስተያየታችንና በሐሳባችን እየጨመርን ሱናን እየጣልን ቢድአን እያንጠለጠልን ዲኑን ወደ መቀየር ስለምንደርስ ነው። አሁን ነው ባለማችን እንደምታውቁት ሱና ቢድዓ ቢድዓው ሱና ማዕሩፉ ሙንከር ሙንከሩ ማዕሩፍ የግልቢጦሽ ሆኖ ሁሉ ነገር አገለማችን እየተዘባረቀችና እየዋጀቀች የምትገኘው ለዚህ ነው። ስለዚህ ሩስሎች ሁሉ ነገር አድርሰዋል። ለሰው ልጆች በቂ ሆነ መመሪያ ደርሷል። የሰው ልጆች አላፍትና ያንን ተቀብሎ መስራት ብቻ ነው የሚለው ነጥብ ላይ ሁላችንም ከተስማማን ይሄ ሁላ ዝብርቅና ይሄ ሁላ ውጅምብራ ይመጣም ነበር። እና ነብያቶች ሙሉ የሆነ ለሰው ልጆች የሚጠቅምም ሆነ ማንኛውን ነገር ከአላህ Subhanahu Wa Ta'ala በኩል የመጣ መመሪያ አድርሰዋል ብለ ማመን ግዴታችን ይሆናል ነው። يقول المولى عز وجل رسلا مبشرين ومنذرين وارسلنا رسلا መላእክተኞችን ልከናቸዋል ይላል። مبشرين بالجنة لمن أطاع እነሱ ለታዘዘ ለተቀበለ ጀነትን የሚያበስሩ ሆነው ومنذرين بالنار لمن عصاه ላመጸ ላፈነገጠ ደግሞ جهنم ይጠብቃል የዘላለም ክስረትና ውድቀት ወደፊት ያጋጥማል ብለው ሊያስጠነቅቁ አላህ Subhanahu Wa Ta'ala ልኳቸዋል። ለምን ይሄ ሆነ? ለአላ يكون للناس የሰው ልጆች እንዳይኖራቸው አላህ ሁጀቱን بعد الرسل ሩሱሎች ተልከው ካስተማሯቸው ከነገሯቸው በኋላ አላህ ላይ በኋላ ማስረጃ እንዳያቀርቡ መቻውቀናልኛ ይሄ መይሰምተናል ይሄንን ጉዳይ ይሄ ሁላ ችግር እንዴት ይደርስብናል ብለው እንደገና የውመል ቂያማ ይሄ የመስሪያው ጊዜ ካለፈ በኋላ ችግር እንዳይፈጥሩ ነው ይሄንን ያደረግነው ይላል አላህ Subhanahu Wa Ta'ala። ስለዚህ የሰው ልጆች ሁጃ የላቸውም። አሁን ቁርአን ወርዷል ተላልፎላቸዋል ደርሶላቸዋል። የውመል ቂያማ ማ ጃአና ሚን ነዚር ወላ በሺር እኛ አስተማሪ ፍጹም አልመጣልንም የሰማነው ነገር የለም ቢባል ሊሆን አይችልም ነው መጥቶና አላህ በትክክል። طيب ሌላው ትልቅ ነጥብ ነው ይሄም በሩሱሎች ስናምን ከምናምንባቸው ነጥቦች ውስጥ ሩሱሎች በሸር ናቸው ሰዎች ናቸው مخلوقون ፍጡር የሆኑ እንደኛው ሰዎች ናቸው የሚበሉ የሚጠጡ የሚያገቡ ገበያ የሚሄዱ አትክልት የሚተክሉ እርሻ የሚያርሱ ንግድ የሚነግዱ ሰዎች ናቸው ብለን ማመን ግዴታ ይሆናል። ይሄን የመካ ቁረይሾች እንኳን አልካዱም። እንዳውም ለምን ሰው ሆነ ያለ ነበር የሚከራከሩት። መላእክ ለምን አይመጣልንም? ለምን ሰው ሆነ ሰው እንዲህ ብሎ ለኛ ይመጣል ይያሉ ቁረይሾችና ሙሽሪኮች ሲከራከሩ ነበር። ዛሬ ግን ሰው መሆናቸውን ሁሉ ይረሳለ። ያምላክን የፈጣሪን መብት ሁሉ ለነሱ ሰጥቷቸው ፍጡር ሆነው ከፍጡር ተመርጠው ምርጥ የሆኑ ነብያቶችና ሩሱል መሆናቸውን ረስተው እንደ ፈጣሪ ሌላ ባህር የተሰጣቸው ሆኖ ይታያል። ስለዚህ ይሄ ነጥብም በደንብ ሊታይ ይችላል። ለምን ሰው ከሆኑ ሰው የራሱ ባህር ያለው የራሱ መገለጫ አለው። ፈጣሪ ደግሞ የራሱ ስልጣንና የራሱ መብት አለው። ሁለቱን ለይተን ልናውቅ ያግዘናል። ከሚፈለገው በላይ መብትን ብንሰጣቸው አንሆንም። ረሱል አለይሂ ሰላቱ ወሰለም ለዚህ ሲባል ብዙ አስጠንቅቀውናል። ላ ቱጥሩኒ ከማ አጥረት ነሷራ ዒሳ ኢብነ መርየም ፈቁሉ አብዱላሂ ወረሱሉህ። ላ ቱጥሩኒ ከሚፈለገው በላይ አታመስግኑኝ። እኔ እናንተ ምስጋና ከኔ በላይ ከሆነ አልፈልግም እያሉ አስጠንቅቀውናል። የመርየም ልጅ ዒሳን አለይሂ ሰላም ከሚገባቸው በላይ ነሷራዎች አመስግነውና አወድሰው እስከ ፈጣሪ አድርሰዋቸዋል። እንደስከ ምሳሌው ነው ያስቀመጡልን ነብዩ ሰለላሁ ዐለይሂ ወሰለም። ከማ አጥረት ነሷራ ክርስቲያኖች እጅግ በጣም ድንበር አልፈው እንዳወደሱ አመስግነው ለዒሳ ዲ ከባነትና ከረሱልነት እንዳወጡ አብዱላሂ ወረሱሉሁ በሉ ያላህ ባሪያ ያላህ መላእክተኛ ለኔ ይሄ በቂ ነው ይሉ ነበር ረሱል አለይሂ ሰላቱ ወሰለም። ስለዚህ የሩሱሎችን ሰው መሆናቸው ማወቅ አላህ የፈጠራቸው ፍጡር መሆናቸው ማወቅ መብታቸውን በትክክል እንድናውቅ ያግዘናል። አንዳንድ ቦታ እኮ አሁን ግዚያችን እንደውም የረብዕ ጊዜ ነው፣ ምናልባት የመውሊድ ጊዜ ነው። በየቦታው መውሊድ ይወጣል። በስንት ሱናዎች ስንት ታዎቹ በቴሌቪዥን ሲተላለፉ ይታያሉ። የሚገርም እና ይሄ ምንድነው በጣም የሚገርምና የሚደንቅ ነው። ትኩረት ሰተን ስናየው ማለት ነው። በዚህ ጊዜ ላይ አንዳንድ ቦታ ብትመለከቱ ሲጎዘጎዝና ሲነጠፍ መሀከል ላይ ከፍ ተደርጎ ተጎዝጉዞ ይተዋል። ሰው አይቀመጥበትም። ለምን ሲሏቸው ረሱል አለይሂ ሰላቱ ወሰለም ይቀመጡበት ነው ይመጣሉ አሉ። እኛ ረሱል ቢመጡ አንዋረድ? እኛም ሸገረን ነበር ቢመጡ። ትክክል ቢሆን እኛ ይከብድናል እንዴ እዛ ቢመጡ? እውነት ከሆነ እንዳው ቁርአን ላይ ተነግሮም ቢሆን ሐዲስ ላይ ተነግሮም ቢሆን እኛ መርቀን ብለን ጎዝጉዘን አበጃይተን እንዳው እንደ ሽቱ ነው ምናምኑ ተቀባብተን ቁጭ ስንል ረሱል መሐከላችን መተው ቁጭ ቢሉ የሚከብደው ሰው አለ? አቡበክር እኮ የተናገሩን ነገር አለ። መን ካነ ያዕቡዱላህ ቁርጥ የሆነ ሀሳብ እኮ ነው የተናገሩት። ዑመር ረዲየላሁ አንሁ ረሱል ሙተዋል እንዳትሉ፣ አልሞቱም፣ ገና ብዙ የሚሰሩን ነገር አለ፣ ይመጣሉ፣ ይመለሳሉ፣ ይሞታሉ፣ ሙተዋል ብሎ የሚናገረውን በዚህ በሰይፍ ነው የምቆርጠው እያሉ ሲፎክሩ፣ ያ ዑመር እጅሊስ ተቀመጥ፣ ይሄ ሸሪዓ ነው ያሏቸው አቡበክር። እረፍ ነው ያሏቸው። ለምን? እውነት ቦታ እውነት ነው የሚያስፈልገው፣ ጀግንነት ቦታ ጀግንነት ነው የሚያስፈልገው። ሳቅ አያዋጣም። ተቀመጥ አሏቸው። ሚንበር ላይ ወጥተው ምንድነው አዋጅ የታወጀው? ረሱል እኮ ገና ሳይቀበሩ ነው፣ ገና ሙተው ለቅሶ እየተለቀሰ እኮ ነው። ሀዘን ባሉበት ሰዓት ላይ መን ካነ ያዕቡዱ الله فإن الله حي لا يموت أيمتم ومن كان يعبد محمدا فإن محمدا قد مات لمحمد بلو دين يقبا كالغن يسلم كالهين دين يازك هنا خلاص فإن محمدا قد مات አብቅቶ አልብለው አዋጅ ታወጀ ይሄንን ሰማሉ ዑመር እግሪ አልሸከመኛል ቻሉ እግሪ ጉልበቴ ባቲ ሊሸከመኛል ቻለም የምረግጠው እምድር ወደ ውስጥ ያሰምጠኛል ብዬ ተብረከረኩኛሉ ማካነ ሙሐመዱን አባ አሐዲን ወላኪን ረሱላላህ ወኻተመ ነብይን እና እስከዚህ ድረስ ደርሰዋል ሱሐቦች እኛ ዛሬ አእምሯችንን ሸው እንደሳቸው ነድ ይፈልጋሉ እንደዚህ የሚመጡት ሱናዬን ነው እኮ ፈልጋለ ያሉት እኔ በውስጣችሁ ሁለት ነገሮችን ትቻለሁ ነው ያልኩት ተረክቱ ፊኩም ሸይአይኒ ሁለት መስመሮችን ትቻለሁ ቻለሁ ማ እንተ መስክቱም ቢሂማ ለን ተድሉ ባዕድ አበዳ እነዚህ ሁለት ነገሮች ከያዛችሁ ፍጽም አትሳሳቱም አትጠሙም መስመር ትይዛላችሁ ኪታቡላህ ወሱነቲ ይሄን ቁርአን ይሄን ዱስትራችንን የህይወታችንን መመሪያና የረሱል አለይሂ ሰላቱ ወሰላም ፈለግ ይሄን እና ያሉት እንጂ ጎዝጉዛችሁ የናንተን ጉዝጓዝ ለማሞቅና ለማዳመቅ እመጣለሁ የሚል ወሬውም ታሪኩም የለም በውሻውሸት እንኳን ተጽፎ በባወቅ ትልቅ ነጥብ ነው ليس لهم من خصائص الربوبية شيء የፈጣሪነት ባህሪ ምንም ነገር የላቸውም وانما هم عباد ባሪያዎች ናቸው اكرمهم الله بالرسالتي الله مرጧቸው ምርጥ ሰዎች አድርጓቸው መልምሏቸው ከባሮች ውስጥ አክርሟቸውና ሪሳላን ወህይን ተቀባይ አድርጓቸዋል ታላቅ ሰዎች አድርጓቸዋል ይሄ ነው የሚለያቸው قال تعالى قالت لهم رسلهم رسلوا لحزبوچاچو ان نحن ارنيا يدلنم الا بشر مثلكم الله يمن على من يشاء من عباده ليونته هي نو الله سبحانه وتعالى جن كبارياوچو اسو بفلغاچو لاي ይቸራል ይመጻደቃል ይሰጣል ያደርጋል ስለዚህ አላህ መርጦ ለናንተ እንድናገለግል ሐላፍትና ኮን የተሰጠት መስኡልያ ነው ተክሊፍ ነው ይሄንን ማን አርጎ አላህ ለናንተ ሰጥቶናል እንጂ ሌላ እንድናንተ ተመሳሳይ የሆነ ሰው ነን وقال تعالى عن نوح ولا اقول لكم عندي خزائن الله نبي الله ነው ኡመታቸው ያን ያክል ሲጣሩ ያን ያክል ሌይለ ወነሃራ እኒ ደዓውቱ ቀውሚ ሌይለ ወነሃራ ሌትም ቀንም እኔ ሰው ነኝ ሰው የሚፈልገውን ፍጠይቁኝ ከዛ ውጭ ግን የሩቅ ማውቅ የአላህ ካዝና በጄ ሆንኩኝ ወይንም የመላእክ ባህር የተሰጠኝ አይደለሁም ሰው ነኝ ይያሉ ራሳቸውን ያስተዋውቁ ያስተምሩ ነበር وقال عز وجل امر النبينا محمد صلى الله عليه وسلم رسولاችን صلى الله عليه وسلم ደግሞ ህዝባቸውን እንዲያስተምሩና እንዲናገሩ ምን ብሏቸዋል قل بل يا رسولنا ويا حبيبنا አንተ የኛ ወዳጅ የኛ መልአክተኛ لا اقول لكم عندي خزائن الله خزائن الله يا الله كازنا قريشوچكو يهن ترارا ورق ارغلن اسكي نبي يكون كيلالو ነብይ ሲሆን ወርቅ ማድረግ ችሎታል ያለው ማን ነው? الله على الله كيت عند سموت الله على عندي خزائن الله على الله ولا أعلم الغيب يروكنم على وكم ينقون على وكم عند زفان يكون عتز أنت جواش رسول عليه الصلاة هو نسرق بيت دو قد أمسي قد أتمسي تويل يسي جواتوا جنواتشونا رسولن سيملكتو سيتو يسلم يودو مسيرو وعندنا نبي يعلم ما في غدي عليك ايغت اتمچ بغتما انيا وسط اهون قال يا نغن يمياقي هون نبي يالچ مغتم جمرچ رسول عليه الصلاه والسلام اطمي يا اباطوچ شنياتوچ شنجغننت ያን ያን ነበር የሚሉትና ያንን ተናገሪ ይሄንማ የለም የነገን የሚያቅ አይደለም ብለው መለሷት። ይሄ ነው ወላ አቁሉ ለኩም ኢኒ መለክ ኢን አተቢዑ ኢላ ማ ዩሃ ኢለይ ረሱል አለይሂ ሰላቱ ወሰላም ለብቻ የተሰጣቸው መመሪያ ሆነ መስመር እሳቸውም ሆኑ ሌሎች ነብያቶች የላቸው የነበረው ይሰሩት የነበረው በዚሁ በቁርአን በዚሁ በ30 ጁዝ በዚሁ ባፈዝ ነው እጃች ባለው በቁርአን ነው ኢን አተቢዕ አኒ አልከተልም ኢን አልከተልም አፍራሽ ለሁም እሱ ደግሞ በግልጽ አስቀምጧል ገይብ እንደማያውቁ የኛን ሀበሻ ውስጥ ጉዝጓዝ ጎዝጉዘን የተቀመጥነውን ሰዎች መኖራችንን ማያቁ ሶላት አለ ነብይ ካወረን ግን ሶላዋታችን ነው የሚደርሰይ ብለዋል። እኛ በእኽላስ ውስጣችን አሳመረን ሽርክ ሳይኖረን በረሱል አለይሂ ሰላቱ ወሰላም ላይ ሶላት ስናወርድ ይደርሰናል ብለው ነግረውናል። ይሄንን እናምናለን እንቀበላለን። ነገር ግን የሩቅ ያውቃሉ ብለን አንጠራጠርም አንከራከርም። ሌላው በእጥቃድ ማድረግ ከሚወጅውት ውስጥ በሩስሎች በማመን ጉዳይ انهم منصورون مؤيدون من الله كالله سبحانه وتعالى بكل እርዳታ የሚመጣላቸው የሚረዱ ናቸው سواء كان قبل الامتحان او بعد الامتحان ልብ በሉ ጊዜ ይረዳሉ ማለት አይደለም አላህ ይፈትናቸዋል ሌሎችንም እንደሚፈትን በል አልአንቢያኡ ፈልአንቢያ ፈልአምሰሉ ወልአምሰል በጣም የሚፈተኑት እንዳውም እነሱ ናቸው ነገር ግን አላህ ያን ሁሉ ፈተና ካለፉ በኋላ ሶብርን ከተጎነጫት በኋላ እርዳታውን ያደርስላቸዋል ወዙልዚሉ ሐታ የቁል الرسولو والذين امنوا معه متى نصر الله تنقطقطوا اميجبوبت كاطو بحالا يا الله ارداتا مچه نو بلو مغبيا موچاس كمياطو درس كفتناچو بحالا الله يدرسلاچوال الا ان نصر الله قريب وان العاقبه لهم مچرشا ለነሱ ነው ላትባሁም እኛ እነዛን ያመኑ ሰዎችና ሩሱሎቻችንን እንረዳቸዋለን የት ፊል ሐያት ዱንያ በዚህ በቅርብ ህይወት በሚያጋጥማቸው ነገር ጉዳይ ወየውመ የቁሙል አሽሃድ የዛም የውመል ቂያማ ጊዜ አሽሃዶች በሚቆሙ ጊዜ በሚንቀሰቀሱ ጊዜም እኛ ለነሱ እንሆናለን እንረዳቸዋለን ኢላ አላህ ሱብሃነሁ ወተዓላ نتوست الله سبحانه وتعالى نبياتوچን ሲልካቸው የተበላለጡ አርጎን ይላካቸው ሁሉም በአንድ مرحله ላይ አይደሉም በአንድ ደረጃ ላይ አይደሉም يقول المولى يعني بكل التلاكو ملاك تنجوش ناكشو كفيلون بكفيلو لا يبلال تناني لان منهم من كلم الله كذا كم يبلال لطبتني قراندو كالنسو است كليم الله يميبال الله سبحانه وتعالى بقهاد يعنى قريق جنيال نبي الله موسى عليه السلام ونبينا محمد عليه الصلاة والسلام وابونا آدم كما قيل النس وستاتشو بدني علي الله سبحانه وتعالى أن قروال بتعام مشهور أن يتدانكو يا موسى عليه الصلاة والسلام بهنم سوستاتشو قنن دان قرو تتكسوال فيجب الإيمان بكل هذا وبكل ما جاء في الكتاب والسنة بقرآن نبهالي سوست ومتعو بملو ما من يميلو يهنن يمسل المالتنو كيفية الإيمان بالرسل تقلل لارغن سن ملكتو يهنن يمسل بتفصيلنا بزرزر دقمو إن شاء الله بميكتلو جزيين ملكتو اللن إنيا جزيات شين زيلاي يابقاي مسلين إن شاء الله.